بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين أشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله أما بعد فالسلام عليكم ورحمة الله وبركاته باب ما جاء في الذبح لغير الله يهرئس ككتاب التوحيد ከባለፈው ርዕስ ጋር ወይም ከባለፈው ርዕስ ቀጥሎ የምናገኘው ርዕስ ነው ባቡ ማ ጃአ ፊ ዘብሂ ሊገይሪላህ ከአላህ ውጭ ላለ ነገር ወደዛ ነገር ለመቃረብ ብሎ ወይንም ለአክብሮት ብሎ እርድን ማረድ በእስልምና ብይኑ ምን እንደሆነ የሚያስረዳ ርዕስ ነው ማለት ነው። لغير الله ከአላህ ውጭ ላለ ለመላእክም ይሁን ለነብይም ይሁን ለወልይም ይሁን ለጅንም ይሁን ለዛፍም ይሁን ለድንጋይም ይሁን ለወንዝም ይሁን ለአድባርም ለቆሌም ለጨሌም ይሁን ከአላህ ውጭ ላለ ነገር እንደመቃረቢያ በልቡ አስቦ ያንን ነገር የሚያርድለትን ክፍል ከፍ ያለ ቦታ ሰጥቶት ከነዚህ ከሁለቱ እስታቢዎች ለመቃረቢያ ወይንም ለአክብሮት ብሎ ከአላህ ውጭ ላለ ነገር እርድን የሚያርድ ሰው ብይኑ ምን እንደሆነ እናያለን። እንግዲህ መልሱ እዚህ አልተመለሰም ግን ወደፊት ከምናያቸው ማስረጃዎች አንጻር ከአላህ ውጭ ላለ ነገር ለአክብሮት ወይም ለመቃረቢያ ብሎ ያረደ ሰው ትልቁ ሽርክ ውስጥ ወድቋል የሰራው ትልቁ ሽርክ መሆኑን የሚያስረዳ ነው ማለት ነው በሱረቱል አንዓም ከቁጥር 162 እስከ 163 እንዲህ ይላል ጌታችን قل إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له لا شريك له وبذلك أمرت وأنا أول المسلمين بسورة الكوثر قطر هو للتلاي فصل لربك وانحر في سورة الأنعام أنكت ترجم قل إن صلاتي سجدتي ونسكي إردي ومحياي منوري ومماتي مموتي لله لا الله بتشانو استحقاقا وملكا በባለቤትነትም ሆነ በተገቢነት ለአላህ ብቻ ነው እነዚህ ነገሮች የማደርገው በል ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለሆነው ለአላህ ብቻ ላ ሸሪከ ለህ ተጋሪ የለውም ወይም የሌለው ሲሆን وبذلك بزيا بمنو صلاتين لسو بچا اردين لسو بچا منورين مموتين لسو بچا بمادرق قمرتو تعززكو وانا اول المسلمين يعني دقمو كتعززوش ويم يتعززوش قدمتو مجمريونين በላቸው ትላለች እቺ ቁርአን አንቀጽ ማንኛውም ሙስሊም ይሄንን ሊያውጅ ግድ ይለዋል እምንሰግደው ለአላህ ብቻ ነው መሆን ያለበት እርግጥ ሶላትን ሙስሊም ሆኖ ከአላህ ውጭ ላለ የሚሰግድ አይኖርም ግን ፈርቶ ሶላቱን ለአላህ ቢሰግድም ፈርቶ ሰው ፈርቶ ግን የሚሰግድ ይኖራል ምሳሌ የሆነ ድርጅት ውስጥ የሚሰራ ከሆነ ያ ድርጅት የሙስሊም ድርጅት ከሆነ ሰራተኞችን ሲቀጥር ከሚያስቀምጣቸው ክራይቴሪያዎች ውስጥ ሶላት የሚሰግድ መሆን አለበት ከተባለ ከዚህ ስራ ላለመባረር ሲል የሚሰግድ ሰው ሊኖር ይችላል። ሶላቱን ለድርጅቱ ስራ አስኪያጅ ወይም ለድርጅቱ ብሎ ሰገደ አንልም። ሶላቱን ለአላህ ነው፣ ግን ማንንም ፈርቶ ነው ሰውን ከስራ ላለመባረር ማለት ነው። ይሄም አይፈለግም። በሌላ መንገድ ደግሞ ሶላት ለአላህ እየሰገደ በማሳመሩ ሪያ ሊገባበት ይችላል፣ ይውልኝ የሚለው ነገር ማለት ነው። ይሄም ተገቢ አይደለም። طيب በቀልባችንም በአካላችንም ሶላትን ለአላህ ብቻ መስገድ አለብን። ወኑሱኪ እርዴ እቺናት ከርእሷ ጋር የምትያያዘው ወይም ከርእሱ ጋር ግንኙነት ያላት እቺናት እርዴ እምናርደው ለአላህ ብቻ መሆን አለበት። እርዶችን በብዙ ዘርፎች ማስቀመጥ እንችላለን። በመሰረቱ ለምንም ሆነ ለምን የሚበቁ የሆኑትን እርዶች ለአላህ ብለን በአላህ ስም ነው ማረድ ያለብን። ምሳሌ ስጋ ማረኝ ቢስሚላህ ብያርጄ እበላለሁ። ስጋ ስላማረኝ ለራሴ ማረዴ ይሄ አምልኮታዊ እርድ አይባልም። እንግዳ መጣ እቤት ለእንግዳው መቀበያ ብዬ ቢስሚላህ ብያረድኩኝ ይሄም ችግር የለው። ግን ለራሴ ብዬ ማርደውና እንግዳ ለመቀበያ ብዬ ማርደው አምልኮት ውስጥ አይገባም። ተፈጥሯዊ ፍላጎትን ለማሟላት ነው። ግን ንያው ካማረ እንግዳን ማስተናገድ እንዳለበት እስልምና ስላስተማረው ይሄንን ግምት ውስጥ አስገብቶ ለእንግዳው መቀበያ ብሎ በግ ወይም ዶሮ ወይም ፍየል ወይም ከብት ቢያርድ እርዱም ሐላል ነው፣ አጅርም ያገኝበታል። طيب ለኢድ ቀን የሚታረዱ እርዶች አምልኮታዊ እርዶች ናቸው። ምሳሌ ሐጅ አድራጊ ከሐጅ ስርዓቶች አንዱ ተመቶ ነው። ተመቶ የሚያደርግ ዑምራና ሐጅን አንድ ላይ አቆራኝቶ የሚያደርግ አያያዘውም በሐጅ ወራቶች ውስጥ ዑምራን አስቀደመም ሐዲ ያለበት ኢፍራድ ብቻ ነው ደም የሌለበት ቂራንም አለበት ተመቱም አለበት ነው የሚሉት። ተመቱ ሁለት አይነት ነው። በአሽሁር አልሐጅ ውስጥ ሆኖ አስቀድሞ ዑምራን ያደርግና ተፈቶ የስምንተኛው የሐጅ ዙልሂጃ ላይ ስምንተኛው ቀን ወደ ሚና ሂዶ ማድረግና እንደገና ደግሞ ሳይፈታ አያይዞ ማድረግ ሁለቱም ላይ አለበት ነው የሚሉት ዑለማዎች። ተመቱ ደም አለው፣ ቂራንም ደም አለው። ቂራን ማያያዝ ማለት ነው ሁለቱንም ሐጅና ዑምራን። ኢፍራድ ሐጅን ብቻ ነጥሎ ማድረግ ይሄ ብቻ ነው ደም የሌለበት። ለኢድ ቀን የሚታረድ እርድ على كل حال እርዶቻችን በሙሉ በአላህ ስምና ለአላህ ብለን ማድረግ አለብን ማለት ነው። ከዚህ ውጭ ቅድም መጀመሪያ ላይ ለተጠቀሱት ነገሮች ዛሬ ከሌ ቀን ነው ነጭ ዥንጉርጉር ጥቁር ግንባሩ ላይ ነጭ ያለው እግሩ ነጭ የሆነ ይሄ ሁሉ ሽርክ ነው። ከአላህ ውጭ አምልኮታዊ እርድ የሚታረድለት አንድም ነገር የለም። ይሄ ሊታወቅ ይገባል። ወማህያየ ወመማቲ ማለት ሁለት ፍች ሰጥተውታል። እሚገድለኝም እሚያኖረኝም አላህ ብቻ ነው ነው። ይሄ ተውሂድ ሩቡቢያ ውስጥ ይገባል። ስልጣኑ የሱ ነው ማለት ነው። ወማህያየ ወመማቲ ማለት ደግሞ እምኖረውም እምሞተውም ለአላህ ብቻ ስል ነው። ይሄ ተውሂድ ሩቡቢያ ውስጥ ይገባል ይላሉ። طيب فصلي لربك وانحر لجيتها بتشا سجد لجيتها بتشا ارد ይህን ይመስላል። ዛሬ በዓለም ላይ በቀን ብቻ ቁጥራቸውን አላህ ብቻና አራጆቹ ብቻ የሚያውቋቸው የሆኑ እንስሶች ለሽርክ ተብለው ይታረዳሉ። ለቀናቶች፣ ለጠንቋዮች፣ ለአድባሮች፣ ለቆሌዎች፣ ለጨሌዎች ምኑ ተዘርዝሮ ያልቃል? ይሄንን ሙስሊም ሊያደርገው አይገባም። ሙስሊሞች ባለማወቃቸው ኪታብ ገላጮች የሚባሉ አጭበርባሪዎች በየመንደሩ የተሰገሰጉ ጠንቋዮች በሚያዙት መሰረት ነጭ ዶሮ፣ ጥቁር ዶሮ፣ ዥንጉርጉር በግ ሰኞ ቀን፣ ማክሰኞ ቀን፣ ረቡዕ ቀን እየተባለ የሚሰጥ ነገር አለ። ያንን እየተቀበሉ እናቶቻችን አባቶቻችን ባለማወቃቸው ይሄን ስራ የሚሰሩ ይኖራሉ። ግዴታው በእኛ ላይ ነው። እኛ ሰምተናል ይሄ ነገር ክልክል መሆኑን። በተረጋጋ መንፈስ እዝነት የተሞላበት ዳዕዋ ልናደርግላቸው ይገባል። ጠይብ፣ ከአላህ ውጭ ላለ ነገር ማረዱ ሐራም እንደመሆኑ ሽርክ እንደመሆኑ ሁሉ ከአላህ ውጭ ላለ ነገር የታረደንም መብላት አይፈቀድም። ለአድባር፣ ለቆሌ፣ ለወልይ፣ ለምን፣ ለጨሌ፣ ለጀበና የሸሆቹ ቀን ነው ዛሬ እየተባለ ለእንደነዚህ አይነት ከአላህ ውጭ ላለ ነገር የሚታረድን ነገር መብላት ሐራም ነው፣ አይፈቀድም፣ ክልክል ነው። አይ ስናርድ እንደ ሙስሊምነታችን ቢስሚላሂ ነው የምንለው። እቺ ቢስሚላሂ ኢስቲዓና ትባላለች። በአላህ ስም ታግዤ አርዳለሁ ማለት ነው። ቢስሚላሂ አልባኡ ሊልኢስቲዓነቲ ይሏታል። በአላህ ስም አርዳለሁ። ጠይብ እኛ ቀልባችን ከአላህ ውጭ ላለ ነገር ለይቶ ከአላህ ውጭ ወዳለ ነገር ለመቃረቢያ አስቤ ከአላህ ውጭ ያለን ነገር ክብር ሰጥቼው ለዛ ነገር አስቤ በቀልቤ በአፌ ቢስሚላሂ ማለቴ ጥቅም የለውም። ውስጡ ተበላሽቶ ከአላህ ውጭ ላለ ነገር እያረደ በንያው በአፉ ቢስሚላሂ ማለት ሐላል አያደርገውም። ይሄ ሊታወቅ ይገባል። ጠይብ ይባስ ብሎ ደግሞ ቢስሚል መሲህ በእከሌ ስም በመሲህ ስም በስመ አብ እንደሚባለው ማለት ነው። ወልድ መንፈስ ቅዱስ አሃዱ አምላክ እያሉ እንደሚያጭበረብሩት ከአላህ ውጭ ያለ የጂን ስምም ይሁን የወልይ ስምም ሆነ ተጠርቶ ቢስሚ ፉላን በእከሌ ስም ብሎ ቢያርድ ይሄም ከቅድሙ የባሰ ነው የሚሆነው። ሁለቱም አንድ ናቸው በነገራችን ላይ። እና አንዳንድ ጊዜ እንዳይሸውዱን ቢስሚላሂ ይላሉ ድምጻቸውን ከፍ አድርገው፣ በቀልባቸው ግን የነየቱት ለሌላ ነገር ከሆነ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ስለሆነ ብለው ከሆነ ንያቸው ከተበላሸ አበቃ። ይሄ ልናውቅ ይገባል። وعن علي رضي الله عنه قال حدثني رسول الله صلى الله عليه وسلم بأربع كلمات عرضت قالاتوچن يا الله ملكتنيا لني نغروني لال حدثني اورني معناتن بأربع كلمات عرضت قالاتوچن አንደኛ لعن الله من ذبح لغير الله الله رجم كالله وچ لاله ያረደን ሰው አላህ ረግሞታል። ለምንም ብሎ ይረደው ለምን? ለመላእካ ለጅብሪል እንኳን ብሎ ቢያርደው አለይሂ ሰላም አላህ ረግሞታል። ለአነ አላሁ አላህ ረገመ ኸበር ነው። ወይም አላህ ይርገመው የአላህ እርግማን ይውረድበት خبرን بمعنى الدعاء بلوم يالو አሉ لعن الله الله رجم يميلو الله يرجمو عند معناتنا يالوم مالو يام ሆነ ይህ ሁለቱም አደጋ ነው الله رجموتال كالله وچ لاله ያረደ لعن الله من لعن والديه ولاجوچن ولاجوچون يرجمنم الله رجموتال ويم الله يرجمو ወላጆቹን የረገመ ማለት በግልጽ እርግማን የሚራገሙ አይጠፉም። አራንቺን ሲድፋሽ አረበ ተገላገልኩሽ ቦሰደሽ ይውሰደሽ እርግማን ይባላል። ግድል ያድርግህ አረበ ተገላገልኩ ገላግለኝ ጌታዬ ግን አብዛኛውን ጊዜ ስድብ ነው የሚፈለግበት። እናትና አባቱን የተሳደበ አላህ ረግሞታል። لعن الله من آوى محدثا بدعان يميسرا بدعان يمنسرافا ثون يستقى ثو ترغموال آوى مالت يستقى مالتنا مبتدعين لمبتدع مكتا يهونا من مالتنا بدعا يميسران سو كقولنو يقوملت بدعاون اندين سرافا يقزو ويمدقمو عقريتو بمسلم منقست متمرا هنا بدعا يميسروتن لكت عاسفلق يدبك يلمي على ይሃንዱ ሌላ ሁለተኛ ትርጉም ስትቶታል ማን አዋ ሙህዲሰን ማለት ቢድአን የፈጸመ ማለት ነው ብለዋል። ወደ ራሱ ያስጠጋ ማለት የፈጸመ ዙሮ ዙሮ ቢድአ እስልምና ያላስተማረውን ዕውቅና ያልሰጠውን ነገር ከዲን ጋር አያይዞ መስራት ያስረግማል ማለት ነው። አራተኛው ቃል ለአን አራተኛው ቃል ለአን አላሁ ማን ገየረ መናር አልአርድ አላህ ረገመ ማንን ማን ገየረ የቀየረን ያዛባን መናር አልአርድ የምድርን ምልክት ማለት ድንበር ክልል ማለት ነው። ምሳሌ የኔና የአንድ ወንድሜ የርሻ ቦታ መሐከል ላይ ምልክት አለው መለያ እሱ የለም ብሎ ድዬ ድንጋዩን ካለበት መለያ ተብሎ ከተቀመጠበት ቦታ አንስቼ ወደዛ ባስጠጋው ከሱ ወደኔ የተወሰነች የምድር ክፍል ብትመጣ ያስረግመኛል ማለት ነው። የግድ የርሻ ቦታ ሳይሆን ሌላም ቦታ ቢሆን ከተማ ውስጥ የሚሸጡ መሬቶች ሊሆኑ ይችላሉ። ጎን ለጎን የቤት ቤቶች ኑረው መሐከል ላይ መለያ ተደርጎ የተቀመጠ ሊኖር ይችላል። ያንን ገፋ ማድረግ ያስረግማል ማለት ነው። ራዋሁ ሙስሊም። አሁን ከዚህ ሐዲስ ውስጥ ምን ፈልገው የመጀመሪያው ነው ለአን አላሁ ማን ዘበሃ ሊገይርላህ ከአላህ ውጭ ላለ እንደመቃረቢያ ወይም ለአክብሮት ብሎ ያረደ አላህ ረግሞታል። ይሄ ቅድም ካልኩት ይወጣል እንግዳ ሲመጣ ለእንግዳው ብዬ እንግዳው መቀበያ ብዬ መቀበያ ብዬ አንዳንድ ሰዎች ትልልቅ ሰዎች ትልቅ ሰው ቤት ይመጣል ዛሬ አጎልዩ ቤት ይመጣሉ ዛሬ ይባላል። እንግዲህኮ የመንደር ጠንቋይ ነው የሚሆነው። ለሳቸው አክብሮት ብሎ የሚታረድ ነገር ላ አይፈቀድም። መቃረቢያ ቀብር ጋር ሄደው የሚያርዱ ሰዎች አሉ። ድንጋይ ጋር የሚያርዱ አሉ። ዛፍ ጋር የሚያርዱ አሉ። አድባር ቆሌ ይያሉ ማለት ነው። ይሄ ሁሉ ለጅን የሚያርዱ አሉ። ቤት ገዝተው ሲገቡ የዛ አካባቢ ቆሌና አድባር እንዲታረቀን ብለው ደም አፍስሰው ነው የሚገቡት። ልጆቻቸውን ሲድሩ በራፍ ላይ ደም አፍስሰው ነው ደሙን ተራምደው እንዲገቡ ሙሽሮቹ ወይም እንዲወጣ የሚያደርጉት። አንዳንድ ቦታ እንቁላል ሰብሮ እንዲሄድ ያደርጋሉ አሉ። ወይም እንቁላል ሰብሮለታል በጭንቅላቱ ላይ አሉ ሙሽራው ላይ። ይሄ ሁሉ ሽርክያት ነው። طيب وعن طارق بن شهاب ان رسول الله صلى الله عليه وسلم قال በነገራችን ላይ ይሄንን ሐዲስ ገና ከመናገሬ በፊት እንድታውቁ መፈልገው طارق بن شهاب النبي صلى الله عليه وسلم አግኝቷል አይቷቸዋል ነገር ግን ከሳቸው ምንም ነገር አልሰማም ይላሉ። ሆኖም ይሄንን ሐዲስ አስተላልፎልናል እስቲ እንስማው። አነ رسول الله صلى الله عليه وسلم قال قال دخل الجنه رجل في ذباب ودخل النار رجل في ذباب عند سو بذنب يتنسى جنت جبا ሌላኛው ሰውዬ ደግሞ በዝም በተነሳ جہነም ገባ ሲሉ ሰማዋቸው ነው ወይም አሉ ይላል። ሰሃቦቹ ግራ ገባቸውና እንዴት ነው ዝም ማለት እኮ ቆሻሻ ላይ ምታርፍ ፍጡር ናት እና ካስቸገረችን መግደል ይፈቀዳል እንዴት በዚች በትንሽ ፍጡር አንድ ሰው جہነም ሊገባ ይችላል እንዴትስ ጀነት ሊገባ ይችላል ብለው ጠየቁ። قالوا وكيف ذلك يا رسول الله قال صلى الله عليه وسلم قال قال مر رجلان ሁለት ሰዎች አለፉ على قوم በሰዎች አጠገብ እነዚያ ሰዎች لهم صنم ታቦት አላቸው የሚመለክ ጣዖታል ከምንም ይሰራ ከምን ሁለት ሰዎች ጣዖትን በሚያመልኩ ሰዎች አጠገብ አለፉ። ማንኛው لا يجوزه احد አንድም ሰው ያንን ጣዖት አያልፈውም በዛ መንገድ ማለፍ አይፈቀድለትም حتى يقرب له شيئا የሆነ ነገር እስከቀርብለት ድረስ ስጦታ ጊፍት ማበርከት አለበት ምንም ይሁን ምን። አሁን ላ የጁዙሁ አሐዱን ማለት እንዲያልፍ አይፈቀድለትም። ይሄ አማርኛ ሁለት ገጽታ አለው ወይም ትርጉም አለው። ወይ አቅርብ በዚህ ለማለፍ ከፈለክ አቅርብ ወይም ተመለስ የሚል ፍቺ አለው። ወይንም አቅርብ ስጦታ እማታቀርብ ከሆነ ደግሞ ትገደላለህ የሚል ትርጉም አለው። ሁለቱንም ትርጉም ስለያዘ ዑለማዎች ሁለት አይነት ፍቺ ሰጥተውታል ማለት ነው። እና ሰዎቹ ታቦት አላቸው ታቦቱ አጠገብ ነው ቁጭ ያሉት መንገዱ ላይ ናቸው። ማንኛውም ሰው በዚህ በኩል ለማለፍ ከፈለገ ወደ ጉዳዩ የሆነ ነገር ማቅረብ አለበት ለታቦቱ። فقال لأحدهما قرب ከሁለቱ ለአንደኛው መንገደኛ قرب አሉት የሆነ ነገር አቅርብ አሉት። قال ليس عندي شيء اقربه አለ ምስኪን ነኝ ምንም ነገር አጠገቤ የለም እጄ ላይ የለም እማቀርበው እንደ ስጦታ ማበረክተው። قالوا له قرب ولو ذبابا ዝንብ እንኳን ብትሆን ይዘህ አቅርብለት ግድ የለም አሉት። فقرب ذبابا ويش ለዝንብ ማለ ወይ ዝንብ ታዲያ ምን ችግር አለው አለና እንደ ሐዲሱ ዝንቧን ቀለብ አደረገና ገሎ ይሁን ከነ ህይወቷ ይሁን የምናውቀው ነገር የለም ለታቦቱ አቀረበ ሰጠ። فخلوا سبيله منجدون كفتولت لقطولت فدخل النار ايه سو بزي تكبارو جهنم كبا ወቃሉ ሊልአኺሪ ለሁለተኛው ሰውዬ ለሌላኛው ሰውዬ አሉት እነዛ የታቦቱ ባለቤቶች ቀርብ አንተስ ምን ትጠብቃለህ አቅርብ አሉት ስጦታ فقال ما كنت لأقرب لأحد شيئا دون الله عنيك الله وجه لالا لمنم نجر يهون منم نجر أما كربا يدلهم يعني بك برون زقو در در ما تسلقم ناون دي قالوا تبي تنيانا قالونا فضربوا عنقه عنقتوا متوا تكلوا تقدلوا فدخل الجنة جنة كبا إلى رواه احمد حديثون علماء ايه حديث مرفوع አይደለም ይላሉ مرفوع አይደለም ማለት ከረሱል አለይሂ ሰላቱ ወሰለም የተወሰደ አይደለም እና ከማን ነው ከሰልማን አልፋሪሲ የተወሰደ ነው ጣሪቅ ኢብኑ ሺሃብ ከማን ያወራው ከሰልማን አልፋሪሲ ነው موقوفن عليه السلي يقوم حديث ነው ሳቸው ያሉት አይደለም ይላሉ ዙሩ ዙሩ እንዲህ አይነት አባባሎች ሰሃቦች ይላሉ ዝም ብለው ከራሳቸው አይናገሩ ሐዲሱ መውቁፍ ነው ብንልም ለፍዙ مرفوع አይደለም ቢባልም ግን እንዲህ አይነት በኢጅቲሃድ በራሳቸው ጥረት ሊናገሩት የማይችሉት ነገር ነውና ከሳቸው እንደ ተገኘ አድርገን እንወስደዋለን የሚሉ ዑለማዎች አሉ ከሳቸውም ሆነ ሰልማን አልፋሪሲ ከሌላ ያዘውም ይሁን ብቻ ከዚህ መልእክት የምናገኘው ነገር ምንድነው ያንድን ፍጡር ማነስ አይተን ለፍጡር ካዋል ነው አላህ ባልፈቀደው መንገድ ካዋል ነው እንደሚያስጠይቀን እናውቅ ይገባል ዝንብ በዝንብ የተነሳ ከኔ ውጭ ለሌላ ነገር ለምን አቀረብክ ብሎ አላህ ጀሃነም አስገብቶታል ይሄን ሰው ዝንብንም ቢሆን ከአላህ ውጭ ላለ ነገር አላቀርብም በማለቱ ደግሞ ተገድሎ ጀነት ገብቷል ይሄ ሐዲስ ከቁርአን አንቀጽ ጋር አይጋጭብንም ወይ ምን የሚል ቁርአን አንቀጽ አለ የቁርአን አንቀጹ ከአማር ኢብኑ ያሲር ጋር የተያያዘች አንቀጽ ናት ያቺ አንቀጽ የምትለው ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑን ቢልኢማን ወላኪን መን ሸርሃ ቢልኩፍሪ ሶድራን የተገደደ ቀልቡ በኢማን የተረጋጋ ሆኖ ተገዶ በአንደበቱ የኩፍር ቃል ቢናገር በእጁ የኩፍር ስራ ቢሰራ ለዚህ ታቦት እጅ ካልነሳ ወይንም ጎንበስ ካላልክ እንገልሃለን ቢሉት በቀልቡ ሳይፈልግ ጎንበስ ብሎ ህይወቱን ቢያተርፍ ወይንም ከፍር ያለው ቢል በአንደበቱ ቀልቡ سلام هو ايه سو باسلمنا فرد كاسلمنا يوطا اي كفر لمن تجدو نوا تجدو مجدد يميبالو نجر راسون يتشالا تمرت علو اندو زنبلو بچاندي هارق سلتبالا مجدد ايبالم اين كالا درك انجل لحالنا لوت عمار ابن ياسر رضي الله عنهم ከወላጆቹ ጋር እናትና አባቱ ፍለፊቱ ያሰቃዩበት ነበር እንድንተውልህ ከፈለክ ሱንም ያሰቃዩት ነው ከፈራሉት ረሱላና አለይሂ ሰላቱ ሰላም ተሳደባሉት እንተውለት መስሎት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባንደበቱ ከሰደበ ግን አልተዋቸው አባቱንም እናቱንም ገደሏቸው ፊት ለፊቱ ከዛ ያለቀሰ ሄደ ምንም ካሉት ወድጅ አይደለም የኩፍር ቃል ተናገር ያለው አላቸው ቀልብህ እንዴት ነው አሉት አረ ቀልቤ ተረጋጋ ነው በኢማን አላቸው ተመልሰው ቢያስገድዱህ ተመልሰህ በልላቸው ችግር የለውም ማለት የቁርአን አንቀጾች ስለነበረች ኢላ መን ኡክሪሃ ወቀልቡሁ ሙጥመኢኑ ቢልኢማን ይሄ ሐዲስ ደግሞ ተገዶ ዝምባ ቅርብ ተባለ ጀሃነም ገባ እንዴት እናስማማ አሉ። አንደኛ እሱ አልተገደደም ቀርብ ብቻ ነው ያሉት አቅርብ ሲሉት ምንም አላንገራገረም እሺ ብሎ አቀረበ ስለዚህ መገደድ የሚባል ነገር እዚህ ውስጥ የለም አሉ። ተክ አድርግ ሲሉት እሺ አለ። ካላደረክ እንገልሃለን የሚል አልሰማንም ነው። አይ አለበት ካልን ደግሞ ማስገደድ ውስጡ አለው ካልን ደግሞ ይሄ ከኛ በፊት የነበሩ ህዝቦች ህግ ነበር ለነሱ ይሄ ኡዝር አልተሰጣቸው። የተገደደ ሰው የኩፍር ቃል ቢናገር ተገዶ የኩፍር ስራ ቢሰራ ከእስልምና አይወጣም ቀልቡ በኢማን የተረጋጋ ከሆነ የሚለው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኡመት ብቻ ነው። የድሮ ሰዎች ይሄድ አልተሰጣቸው ብለውም ያሏሉ። ያም ሆነ ይህ ከሐዲሱ የምናገኘው ነገር ዝምብ አቅርቡ ተብለው ቁርባን መቃረቢያ ነገር አቅርቡ ለታቦቱ ተብለው የተጠየቁት ሙስሊሞች መሆናቸውን ያሳያል። ምክንያቱም ካፊር ቢሆን እኮ ደኸለል ጀና የሚባል ነገር የለም እዚህ ቦታ ላይ። ስለዚህ ሙስሊሞች ነበሩ። ያኛው ሳንገራግር አቀረበ ወደ ጀሃነም ሄደ። ይሄኛውም በየዋላ አሻፈረኛ አለ ገደሉት እነሱ ቢገሉትም ወደ ጀነት ሄደ የሚለውን ያስተምረናል ማለት ነው። እንግዲህ የዛሬው ትምህርታችን ባጭሩ ከአላህ ውጭ ላለ ነገር ማረድ አይፈቀድ አቅርቦት መቃረቢያ አስበነውና አክብረነው ያንን ነገር ባላርድለት ችግር ያመጣብኛል ብለን ሰግተን ወይም እኔ ለሱ ካረድኩኝ ለወልይ ሊሆን ይችላል ለቆሌ ለጀበና ለጨሌ ለአድባር ለቁጥብ ለቀብር ለቦታ ለዛፍ ለድንጋይ ወንዝ ለወንዝ የሚገብሩ ሰዎች አሉ ታውቃላችሁ። በየአመቱ ሴት ልጆችን አንዳንድ ልጃገረድ ሴት የሚገብሩ ሰዎች ህዝቦች ነበሩ ይወስዱና ከነ ህይወቷ ባህር ውስጥ ይጥሏታል የባህሩ ግብር ነው ይላሉ። እንዲህ የሚያደርጉ ጭፍን የሆነ ህይወት የሚኖሩ ሰዎች አሁንም አይጠፉም። ለድንጋይ የሚያርዱ አሉ ድንጋይ ጋር ሄደው ትልቅ ቋጥኝ ድንጋይ ይሆናል። ለዛፍ የሚያርዱ አሉ ትልቅ ዋርካ ዛፍ ስር የዛፉ አድባር ቆሌ ይላሉ። ይሄ ሁሉ ክልክል ነው። ከአላህ ውጭ ላለ ነገር ዝምብ እንኳን ማረድ ሽርክ መሆኑን ልንረዳ ይገባል ነው። አላህ ከሽርክ ይጠብቀን። ወሰለላሁ ዐለ ነቢይና መሐመድ።